ሰላም ጤና ይስጥልን አድማጮቻችን እንደምን ሰንብታችኋል? ሰላምታችን ከያላችሁበት ይድረሳችሁ ያልን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ዝግጅት ነው። እነሆ ታዲያ ፕሮግራማችንን ለማድመጥ እንደመቻችሁ ከወዲሁ ጠቆም እናደርጋችኋለን። ቀዳሚው ዜና ይሆናል። ከዜና በመቀጠል ክፍል 2 ካቶ ጀማል ጋራ የተደረገ የቃለ ምልልስ ፕሮግራም ይኖረናል። እንዲሁም በየፕሮግራማችን መሃል ሙዚቃዎች አሉ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሰላም ደህና ይስጥልኝ እንደምንላችኋል። ሲና እናሰማለን። የኦሮሞ ነጻነት ሰራዊት ልዩ ኃይልና የኦሮሞ ወጣቶች በጥላት ላይ የሚወስዱትን እርምጃ የበለጠ አጠናክሮ መቀጠላቸው ተገለጸ። የካቲት 5 2013 በመስራቅ ወለጋ ፋቲጋ ጊዳ ጊቱ ዋዬ እና ዲጋና በሄቤንቱ ወረዳ ውስጥ በመዘዋወር የኦሮሞ ዜጎችን ሲሰልልና ሲያሳስር የነበረው ሰላይ ተወልደ ኤልያስ ላይ የኦሮሞ ነጻነት ሰራዊት ልዩ ኃይል የማያዳግም እርምጃ ወሰደ። በተያያዘ ዜና የካቲት 3 2013 ሄቤንቱ ወረዳ ውስጥ የኦሮሞ ወጣቶች 3 የወያኔ ፖሊሶችና በመምህርነት ሽፋን ሲንቀሳቀስ የነበረው የወያኔ ሰላይ ላይ የድብደባ እርምጃ መውሰዳቸው ታወቀ። የካቲት 6 2013 በዚህ ወረዳ ጌታቸው ጥላሁን የውያኔ ቀንደኛ ተላላኪ ላይ በተወሰደው እርምጃ የውያኔ ተላላኪ በህይወትና በሞት መካከል እንዳለ ታውቋል። በኦሮሞ ነጻነት ሰራዊትና እንዲሁም በኦሮሞ ወጣቶች እየተወሰደ ያለውን እርምጃ በመደናገጥ ከፍተኛ የኢሃዲግ ባለስልጣን መጨነቃቸው ታውቋል። የኦሮሞ ነጻነት ግንባር ሰራዊት እየወሰደ ያለውን እርምጃ ለማክሸፍና ኦሮሞ ነጻነት ግንባር ለማዳከም ከፍተኛ ስራ መሰራት አለበት ሲሉ ከሰላዮች እና ከደህንነት ባለስልጣናቶች ጋር እየተነጋገሩ እንዳሉ ከፍተኛ የኢሃዲግ ባለስልጣናቶች ታወቀ። የኢትዮጵያ የኢፌድሪ ፓርላማ አባል የነበሩት ወይዘሮ ከበቡሽ ከቢሶ በመረጣቸው ህዝብ ላይ እየተፈጸመ ያለውን ቅጥያጣ በደል እንግልት ከእለት እለት እየተባባሰ በመምጣቱ የሲዳማ ህዝብ እየጠየቀ ያለው የመብት ጥያቄ የወያኔ መንግስት እንደመመለስ ወደ ጎን በመግፋት ንጹሃን ህዝብን በቀልብ ፖሊሶቻቸው በማስደብደብና ማሰር እንደ አማራጭ መርጣውታል ብለዋል። ወይዘሮ ከበቡሽ ከቢሶ እንዳሉት ወያኔ ኢትዮጵያውን ሰዓት በህዝባቸው ላይ እየፈጸመ ያለው በደል መራርና የከፋ መሆኑን ገልጸዋል። ፓርላማ ውስጥ ተቀምጬ የህዝቤን ድምጽ ማሰማት ካልቻልኩ ስለ ህዝቤ ጥያቄ በትክክል መልስ ካልተሰጠ ድረስ እኔ ዛ መቀመጥ ዋጋ የለውም በማለት አገር ጥለው መሰደዳቸው ታውቋል። ወይዘሮ ከበቡሽ ወደ አሜሪካን ተጉዘው አሜሪካን ጥገኝነት እንደጠየቁ ለማወቅ ተችሏል። የካቲት 7 2005 ዓመተ ምህረት ኢትዮጵያ የአፍሪካን ችግር በአፍሪካውያን እንዲፈታ ያላትን አቋም ማስፈጸም የሚችል መከላከያ ሰራዊት ባለቤት ለመሆን በቅታለች አሉ። የጦር ኃይሎች ጠቅላይ አዛዥ የፌደራል ጠቅላይ ሚኒስተር ኃይለ ማርያም ደሳለኝ በአገሪቱ ቀጣይ ኢኮኖሚያዊና ኢንዱስትሪ እንዲመራ ላስቀመጠችው ግብ መከላከያ ዘርፍ የሚታየውን ስራ በአጭር ጊዜ ውስጥ አዲስ የውጭ ገበያ እድሎችን የሚፈጥር መሆኑን በሰራዊቱ ክብረ በዓል ላይ ተናግረዋል። የመከላከያ ሚኒስተር አቶ ስራጅ ጌሳ በበኩላቸው ሰራዊቱ አቅሙን ግንባታ ዘርፍ አቅሙን ከጊዜ ወደ ጊዜ እያጠናከረና እያሻሻለ መሄዱን ጠቅሰዋል። የጦር ኃይሎች ጠቅላይ ኢታማዦር ሹም ጀነራል ሳሞራ ዩንስ ዘንድሮ ለመጀመሪያ ጊዜ የተከበረው ሰራዊት በዓል ህዝባዊ አደራችንን ደግመን የምናደስበትና ተጠናክረን የምንቀጥልበት መሆኑን ገልጸዋል። የፖለቲካ ተንታኞች እንደሚገልጹት የኢትዮጵያ መከላከያ ሰራዊት ከእለት እለት ውስጥ በዘርና በተለያየ ነገሮች ተከፋፍሎ ችግር እንዳለበት እየገለጹ ይገኛሉ። ይሄ ባለስልጣናት ዛሬም እንደሆነ እንደ ድሮ ለማስመሰል እየጣረ ይገኛል ብለዋል። ተቋሚዎች ገብተው እየደበደቧቸው እንዳልና የኢትዮጵያ ሰራዊት መከላከያ ሰራዊት አቅሙ እየተዳከመ መሄዱን ገልጸዋል። በታጠቅ የጦር ካምፕ 2 የኦሮሞ እስረኞች አስከሬን በጅምብላታቸው የአይን ማኞች ለሰይፈ ነበልባል ዝግጅት ክፍል ገልጸዋል። በታጠቅ የጦር ካምፕ በርካታ የኦሮሞ ተወላጆችና እንዲሁም የፖለቲካ እስረኞችን ማሰቃየት እንደሆነ ይታወቃል። ቁጥሩ በርካታ ያለ እስረኛ በታጠቅ ታስሮ እየተሰቃየ እንዳለ ለማወቅ ተችሏል። ዜናው በዚያ በቃ። መልካም ቆይታ ከቀሪው ፕሮግራማችን ጋር። Ugamni ugalana namanyata ummani itimba chokamne shongala namanyata ummani chokamne itimba chokamne kongala namanyata ummani itimba chokamne kongala namanyata ummani bona dum ni ganna dukana du bani fatati wantundu ni dabra yo makata eti hafati ona do niganna dukana do bani fatati wantundu ni darba yo makata eti hafati ni kema dukani yo bari jaladi ate boda dechi ilma harajini intini tamate samnille wadala rorono iti jabati oromo lenjivne akamura mililiki itu mangistu rantole golin kaye sheberetu itero riftani agambitu hedanum nani nagano legala malgoda jitambiyani hanga ibankaba hanga isani zutubanu boko keto jinna biya gala afata duanu yotu fe butani basin afura jittumani he chorra sanille namati doti jittumani kataba seina sanni mataga kabanani sarenu kerransa garati de chitudamnani itimba chugamni kongala namanyata ummani itimba chugamni kongala namanyata ummani chugamni itimba chugamni kongala namanyata ummani itimba chugamni kongala namanyata ummani የተከበራችሁ አድማጮቻችን እንደምሰንብታችኋል ካለፈው የቀጠለ የአቶ ጀማል ኢብራሂም ቃለ ምልልስ ይዘን እንቀርባለን አቶ ጀማል ባለፈው سنነጋገር የሰው ልጅ ወይም የኦሮሞ ማንነት እንዴት ተቀየረ ከሚለው ላይ ተነስተን ሰፋ ያለ ውይይት አድርገን ነበር ዛሬ ደሞ እስኪ በኢትዮጵያ አንድነት እናምናለን የሚሉት ግለሰቦች በተለይ ኢትዮጵያን እግዚአብሔር ይጠብቃታል ስለዚህ እግዚአብሔር ከሷ ጋራ ነው የሚሉት ነገር አለ ይሄ ነገር ምን ለማለት ተፈልጎ ይሆን እንዴት ይገልጹታል ሩሶ ሰላም ይሁን በተረፈ በመከተላችን በጣም ደስ ይለኛል ይሄ ውይይት ምናልባት የብዙዎችን አይንም ይከፍት ይችላል ወደ ጥያቄው ልመለስና ለማሳጠር ባለፈው ውይይታችን ሰዎች ለመንግስት ያላቸው አስተሳሰብ ወይም ደግሞ ያለው አስተሳሰቦችን አንስተን ነበር ከዚህ ውስጥ መንግስት የእግዚአብሔር ተወካይ በመሬት ላይ እግዚአብሔርን ስራ የሚሰራ አድርጎ የሚያቀርቡ ሰዎች እንዳሉ ሁሉ አገርንም የፈጠረው እግዚአብሔር ነው ብለው በዛው አስተሳሰብ የሚያስቡ ሰዎች አሉ እና በነሱ አስተሳሰብ እግዚአብሔር አገርንም ስለፈጠረ አገርንም የሚጠብቀው እሱ ነው መንግስቱንም ወይም ንጉሱንም የሚጠብቀው እሱ ነው አገሩንም መግዛት መብትም ያለው ያው እግዚአብሔር የሾመው ሰውዬ ነው ብለው ነው የሚገምቱት በእውነታ ላይ ከተመሰረተን ግን እግዚአብሔር ምድርን ፈጠረ የሰው ልጆችን ፈጠረ ሌሎችን በምድር ላይ የሚኖሩ ህይወት ያላቸውና ህይወት የሌላቸውን ሁሉ ፈጠረ አገሮችን የሚፈጥሩት የሰው ልጆች ናቸው አገሮች በየጊዜው ይሰፋሉ ይጠባሉ በጦር መሳሪያ በጣም ብዙ አገሮች ሰፍተው ኢምፓየር ደረጃ ደርሰው በሰው ልጆች ታሪክ ውስጥ ይታወቃል ለምሳሌ እንግሊዝ ኢምፓየር ለምሳሌ ከወሰድን በእንግሊዝኛ አባባል never set in the British Empire የሚባል አባባል ነበር እንግዲህ ያንን በእግዚአብሔር በሰጡት ትርጉም ከወሰድ ነው የእንግሊዝ ኢምፓየር መፍረስን አልነበረበትን ማለት ነው ምክንያቱም በጣም ሰፊ ፀሐይን የማይጠልቅ አንዱ ቦታ ፀሐይ ስትጠልቅ አንዱ ቦታ የሚበራበት ኤዥያ ውስጥ አፍሪካ ውስጥ ዩሮፕ ውስጥ በተለያዩ ቦታዎች ኢቨን ኖርዝ አሜሪካን ጨምሮ እንደማለት ነው እንደምናውቀው ያው በአለማችን ላይ ፀሐይ አንድ ቦታ ስትጠልቅ አንድ ቦታ ያበራል ሌሊት እና ቀን ማለት ነው እና እንደዛ አይነት አመለካከት ያላቸው ሰዎች በተቻለ መጠን በእግዚአብሔር ስም አገራቸውን ለማስፋፋት ወይም ደግሞ ግዛታቸውን ለማስፋፋት የሚጠቀሙበት ስልት ነው ይህ በተመሳሳይ ሁኔታ ልክ መንግስትን እግዚአብሔር ሾመው አይወቀስም ሰማይ ይታረስም እንደሚሉት ሁሉ አሁን ቅድም ያነሳው አይነት ጥያቄ ኢትዮጵያን እግዚአብሔር ነው የፈጠራት እሷ ነው እሱ ነው የሚጠብቀው ስለዚህ ኢትዮጵያ አትፈርስምም አታንስምም አትጨምርም የሚል አመለካከት ያላቸው ሰዎች አሉ። ይሄ እጅግ በጣም የተሳሳተ ልክ በመንግስት ላይ ያላቸውን ወይም ገዢዎቻቸውን ባላቸው አስተሳሰብ ላይ የሚገናኝ ነው። ለዚህ ደግሞ በጣም ትንሽ ማስረጃ ብቻ መስጠት ይቻላል። እነሱ ራሳቸው እንደሚሉት ከሆነ ኢትዮጵያ ኢምፓየር በጣም ሰፊ ግዛት ነበረች። ህንድ ውቅያኖስ ተሻግራ ኢንዲያ ድረስ ትጨምር ነበረ፣ የመን ትጨምር ነበረ ይላሉ ራሳቸው። እንግዲህ እግዚአብሔር አገርን ፈጥሮ የሚጠብቅ ከሆነ ስለይም ያውም ኢትዮጵያን የሚጠብቅ ከሆነ ኢንዲያ ራሷ ኢትዮጵያ መሆን ነበረባት ማለት ነው። ምክንያቱም እሱ ባቸዋ ስለሆነ በዛ አባባል ብቻ ከወሰን ነው። ይሄ ውሸት መሆኑን የምትመለከተው ምንድን ነው? እኔ እንኳን ወደ ህንድና አሁን ያልኩትን የመን አካባቢ ማንሳትን የፈለግኩት የውሸታቸውን እንትን ለማንጸባረቅ ነው። በቅርብ ጊዜ የሆነውን እንኳን ብንመለከት ኤርትራ ከኢትዮጵያ ተገንጥላለች፣ ኢትዮጵያ ውስጥ የለችም። እንግዲህ የሚጠብቃት ከሆነ ኤርትራ በቅርብ ጊዜ ኢትዮጵያ ውስጥ መቆየት ነበረባት ማለት ነው። ይህ የፖለቲካ ውዥንብር የሚፈጠረው ለምንድን ነው ነው ዋናው ነገር። እንደምታውቀው የእኛ ህዝብ በአብዛኛው አማኝ ነው፣ በእግዚአብሔር ያመልካል ያምናል። ህብረተሰቡን ለአገዛዝ እንዲያመች የያዙትንም ቦታ እግዚአብሔር ሰጠን የእኛ ብቻ ነው ይጠብቀዋል፣ ገዢውንም የሚጠብቀው እሱ ነው፣ የሚሾመውም እሱ ነው፣ የሚሽረውም እሱ ነው የሚለውን ለማንጸባረቅ የምጠቀሙበት ዘይቤ እንጂ በዓለም ላይ የሰው ልጆች ናቸው አገርን የሰሩት ማለት ነው የሚፈጥሩት። ማህበረሰቡ ይስማማበትና ይሄ ድንበሬ ነው፣ ይሄ መንግስቴ ነው፣ ይሄ ባህሌ ነው፣ ይሄ ቋንቋዬ ነው፣ ይሄ መከላከያ ኃይሌ ነው ብሎ ያቋቁማል እንጂ ከእግዚአብሔር እኔ እንደምረዳው ከሆነ በመጽሐፍቶችም ውስጥ በሆሊ በሆን በሚባሉ እንትኖችም ውስጥ ይሄን ምድር ፈጥሬ ያለው የሰው ልጆችን ፈጥሬ ያለው ብዙ ተራቡ ተባዙ የሚል ነው የሰማሁት እንጂ ይሄኛው ለዚህኛው ንጉስ ወይም ደግሞ ለዚህ ገለገለ ተደጭ ያለው የሚል ነገር እኔ ብዙም አልሰማሁ። ውዥንብር ነው፣ የፖለቲካ ውዥንብር ለመፍጠር ነው። ኢትዮጵያ እግዚአብሔር ይጠብቃል የሚለው አስተሳሰብ በጣም የተሳሳተ፣ ህዝቡን ለማሸማቀቅ ህዝቡ የእግዚአብሔርን ፍጥረት እንደሚጋፋ ለማሳየት ብለው ህዝቡን ለማስፈራራት ብለው የሚጠቀሙበት ዘይቤ ነው። ሌላ ምንም ትርጉም የለውም። መልካም አቶ ጀማል፣ እዚህ ላይ እስኪ ለምሳሌ አሜሪካኖች እግዚአብሔር አሜሪካንን ይጠብቃል፣ ሌላም ሀገሮች እግዚአብሔርን አነስተው እግዚአብሔር ሀገራችንን ይጠብቃል ይላሉ። ምን ይለየዋል ኢትዮጵያን? አሁን ኢትዮጵያን እግዚአብሔር አምላክ ይጠብቃታል ቢባል ምንድነው ልዩነቱ? ምን አዲስ ነገር መጣ? በሌላ አማካከት ምንም አዲስ የመጣ ነገር የለም። ዓለም ላይ የተፈጠሩ በአብዛኛዎቹን ጦርነቶች ስትመለከት የጦርነቱ መሪዎች በቤተ እምነቶች ተባርኮ ሂድና ውጋ፣ ተዋጋ፣ ግደል፣ ጨፍጭፍ ተብሎ ነው የሄዱት። ይህንን ሁሉም ያደርገዋል፣ ምንም አዲስ ነገር የለውም ማለት ነው። አሜሪካም ያደርጋል። ስምሉ ማየት እንደሆነ አሁን በቅርብ ጊዜ ኦባማ ራሱ ስምል በባይብል ላይ እጁን አድርጎ ነው። ይሄ የህዝቡን ሳይኮሎጂ ለመጠቀም እንጂ የፖለቲካ ኢንስትሩመንት በማድረግ ማለት ነው። እምነትን የፖለቲካ መሳሪያ በማድረግ ህዝቡን ከራሱ ጎን ጋር ለማሰለፍ የሚያደርጉት ነገር ነው እንጂ በእውነታ ላይ የተመሰረተ ነገር አይደለም። እግዚአብሔር ደግሞ አድለዋይ አይመስለኝም። እኔ በእኔ ግምት አንተ ጠመንጃ ይዘህ ሌላውን ግደልና አንተ የበላይ ትሆናለህ የሚል እግዚአብሔር ያለ አይመስለኝም። በጀስቲስ ነው እግዚአብሔር የሚገለጸው፣ ፍትሐዊ በመሆን ማለት ነው። እንግዲህ ዓለም ላይ የተደረጉ ጦርነቶችን ደግሞ ስትመለከት እንደነ ክሩሴድ በጣም ለረጅም ጊዜ ሙስሊሞችና ክርስቲያኖች የተጋጩበት ኢቭን በክርስቲያን ውስጥም ተመለሰ በኦርቶዶክስና በካቶሊክ መካከል የነበረው ጦርነት በኋላም ደግሞ ካቶሊኩና ፕሮቴስታንቶች እርስ በርሳቸው ሲቃረኑ ቀርሶቹ ራሳቸውን በሳት እስከ ማጋየት ድረስ የደረሱበት ጊዜ ነበር። ይህ የፖለቲካ እምነትን የፖለቲካ መሳሪያ አድርጎ መጠቀም በጣም ለረጅም ጊዜ የቆየ ነገር ነው። እነ ሂትለር ሂትለርም ራሱ ይጠቀሙበት ነበር። የተለየ ነገር አይደለም። አበሾቹም የሞከሩት የዛኑ አይነት አሳሰብ ኮፒ በማድረግ ኢትዮጵያ የእግዚአብሔር እንትን እሱ ነው የፈጠራት እሱ ነው የሚጠብቀው የሚለውን ለማለት ነው እንጂ ምንም የተለየ ነገር የለውም። መልካም አቶ ጀማል እንግዲህ በኢትዮጵያ አንድነት እናምናለን የሚሉት ፖለቲከኞች ብዙ ጊዜ ፌደራሊዝምን አሁን ኢህአዴግ ያራመደ ያለውን ፌደራሊዝም ሲቃወሙ እንሰማለን። በቋንቋ ላይ የተመሰረተ ፌደራሊዝም ነው ይላሉ። ምን አይነት ፌደራሊዝም ነው የሚፈልጉት ይሆን? ምን አይነት ፌደራሊዝም ሊመጣ ይችላል ብለው እርስዎ ያስባሉ? ለምንድን ነው የሚቃወሙት የሚለውን ማንሳቱ ምናልባት መግለጹ ይበጃል መሰለኝ። ወደፊት ይህን የምለው ከማለት በፊት ማለት ነው ታይ እንደሆነ ወይም ደግሞ እስካሁንም ድረስ ወደ በፊትም የምናውቀው ትግራይ ትግራይ ነበረች። የአማራ አገዛዝ በነበረበት ጊዜ ትግራይ እንዳለች ትግራይ ነበረች። እንግዲህ አዲስ የተፈጠረው ነገር ለአማራ ኤሊቶች አዲስ የተፈጠረው ነገር ድሮ ከነምልክ ጊዜ ጀምሮ ጠቅላይ ግዛት ተብሎ የተሰየመው የሌሎች ህዝቦች ጠቅላይ ግዛት ጠቅልለህ ግዛ ማለት ነው። ይሄ ቃል ጠቅላይ ግዛት ተብሎ የተሰየመው ህዝቡን በመከፋፈል ማለት ነው። በተለይም በጣም ጉዙፍ እና ሰፊ የሆነውን የኦሮሞን ህዝብ በጠቅላይ ግዛቶች ከፋፍሎ ለረጅም ጊዜ የገዙ ስለነበረ የኦሮሞ ህዝብ በራሱ ድንበር መካለሉ እና አንድነቱ እውነታ እየሆነ መምጣቱ በጣም አስፈራቸው። ትግራይ እንዳለች ነች፣ ድሮም ነበረች፣ አሁንም አለች ማለት ነው። የሚቃወሙት ነገር ምንድን ነው ብለህ በትክክል ከተመለከትክ የሶማሌ ህዝብ የራሱን አካባቢ አለው መባሉን አይወዱትም። ለምን? ለረጅም ጊዜ የአማራው አገዛዝ የኤሊቶቹ አማራውን እንወክላለን ብለው የሚሉት ገዢዎች በእነዚህ አካባቢዎች በሰፊው ሰፍረዋል። ኦጋዴን ውስጥ ብትሄድ ታገኛቸዋለህ፣ አፋር ውስጥ ብትሄድ ታገኛቸዋለህ፣ ወላይታ ውስጥ ብትሄድ ታገኛቸዋለህ፣ ሲዳማ ውስጥ ብትሄድ ታገኛቸዋለህ፣ የኦሮሚያ ክልሎች ሁሉም አካባቢ ብትሄድ ታገኛቸዋለህ። እነዚህ ሰዎች ተጠቃሚዎች ናቸው። ልክ ዛሬ ትግራይን እንወክላለን ብለው እንደሚያስተዳድሩት ወያኔዎች አሁን ፍንፍኛ ውስጥ ያሉት እና ሌላ ቦታ አካባቢ ያሉትን ወያኔዎችም ደግሞ ብትመለከት አገራችን ይሄ ነው እያሉ ነው እንትን የሚሉት። ምክንያቱም ተጠቃሚዎች ናቸው። የዛኑ ያክል እጅግ ለረጅም ጊዜ ሲያስተዳድሩ የነበሩ የአማራ ኤሊቶች በእነዚህ አካባቢዎች ተጠቃሚ ስለሆኑ ህዝቦች የራሳቸውን አካባቢ ማስተዳደር ከቻሉ እኛ ያፈራነው ንብረት፣ እኛ የምናስተዳድረው ህዝብ፣ የእኛ ቋንቋ፣ የእኛ ባህል ያንሳል፣ ስለዚህ ጥቅማችን ይነካል የሚል አመለካከት ስላላቸው የሌሎችን ህዝቦች እንትን ነው እየተቃወሙ ያለው ትግራይን አይደለም። ይህንን የሚያደርገው ደግሞ ቢ ፕሮጀክሽን ነው። ይህንን እያደረገ ያለው ደግሞ ቲፒኤልኤፍ ነው፣ ወያኔ ነው። እነሱ ባይመጡ ኖሮ የእኛ ጥቅም ባልተነካ ነበረ። ሌሎቹ ህዝቦች አልታጠቁም፣ አልተደራጁም። ያልተደራጁት ህዝቦች አንድ ላይ አደራጅቶ ወደኛ እየላከ ያለው ወያኔ ነውና፣ ስለዚህ ወያኔ እናጥፋ፣ ይሄ ፌዴራሊዝም የሚባለው ነገር የወያኔ አስተሳሰብ ነው ብለው ወያኔ እነሱ የሚኮንኑበት ምክንያት ይሄ ነው፣ ዋናው መሰረት ማለት ነው። ሌሎች ህዝቦች የራሳቸውን አካባቢ በማንነታቸው ኮርቶ በቋንቋቸው መማርን አይፈልጉም። ኦሮሞ ስትል ወዲያውኑ ትወገዛል። ኦሮምኛ ጠፋለሁ ብትል አይ አያስፈልግም ነው የሚለው። ለምን ብትላቸው ብዙ ገንዘብ ያስወጣል። እንዴት ኦሮሚያ ገንዘብ የለኝም እና መምረት አልቻልኩም እና ቋንቋይን አልማርም አልስምም ያለ ሰው አልሰማንም። እነሱ የኦሮሞዎች ተወካይ ሆነው አይ ቋንቋችሁን የምትማሩ ከሆነ ብዙ ገንዘብ ስለሚያስወጣ ኢኮኖሚያዊ ጥቅም የለውም ይሉት። እንግዲህ ኢኮኖሚያዊ ጥቅም የሚኖረው ኦሮሞ የአማርኛን ቋንቋ ፋይናንስ ያደርግ ነው ነው የሚሉት እነሱ። ይሄ ሸፍት ነው፣ የፖለቲካ ሸፍት ነው። ወደፊት እንዴት ይኮናል ያልከው፣ በመጀመሪያ ከአሁን በፊት በተነጋገር ነው በውንጌታችን ውስጥ ኢትዮጵያ ኢምፓየር ኢምፓየር ማለት ደግሞ የአንድን ነጻ ህዝብ ቅድም እንዳልኩት እንግሊዞች the sun never sets the British ኢምፓየር እንደተባለ ሁሉ ሌሎች ማአት ኢምፓየሮች እንደዛ ተፈጥሯል። የራሽያ ኢምፓየር ባይዘወይ ኢትዮጵያ ብለን መጥራቱም ራሱ ትክክል አይደለም አሁን ባለው ሁኔታ። ለምን ብትለኝ የብሪቲሽ ኢምፓየር የብሪቲሽ ኢምፓየር ነበር የሚባለው፣ የሮማን ኢምፓየር ሮማን ኢምፓየር ነው የሚባለው፣ የራሽያም እንደዛው ነው። የሌሎችም ኢምፓየሮች ኢምፓየሩን ቢውልድ ባደረጉ ሰዎች ነው የሚጠራው። አሁን የኢትዮጵያ ጉዳይ ከተመለከትክ አበሾቹ ራሳቸው ብዙ ጊዜ አበሻ አበሻ የሚለው ያንን ለማመልከት ነው። ነገር ግን የህዝቡ ትግል የሌላ ሁብ ትግል ስላሰለቻቸው ብቻና የነጮች ምክር ስላለበት የነጮችን ስያሜ ለመውሰድ ይሞክራሉ ማለት ነው። ስለዚህ ትክክል ከተቆየው ሆኖ እንኳን ብንጠቀም ከሌሎች ሂስቶሪካል ነገሮች ጋር ተመልክተን ዲስ ኢዝ አን ፊኒሽድ ኢምፓየር። ስለዚህ ይሄ ኢምፓየር ስፋት ልክ እንደሌላው እንግሊዝ አንተ ዛሬ ወደ ራስዎ አገር እንደተመለሰች ሁሉ የዚች ኢምፓየር የወደፊት እጣ እድሉም አብሲኒያን የራሳቸው አገር ይኖራቸዋል ልክ እንደነበራቸው ሌሎችም ህዝቦች አገራቸውን ንጣርሶ ይኖራሉ የሚል ግምት ነው ያለኝ በግሌ። መልካም አቶ ጀማል፣ ከዚሁ ዙሪያ ሳልወጣ ብዙ ጊዜ በኢትዮጵያ አንድነት የሚያምኑት ፖለቲከኞች ያለፈውን እንርሳ፣ በደሉ ተፈጽሟል ግን ልናነሳው አይገባም፣ ወደፊት ብቻ እንሂድ የሚሉት ነገር አለ። ከምን አንጻር ነው ብለው ያስባሉ? ታሪክ ነውና በታሪክ ደግሞ ትውልድ መማር አለበት። አዲሱ ጄኔሬሽን ይሄንን አውቆት ያ ስህተት እንዳይደገም መማር የለበትም? ለምሳሌ አሜሪካኖች ከአፍሪካ ባሪያን ሲያመጡ ዛሬ እንዴት እንዳድርገው እንዳመጡ እንዴት አድርገው እንደበደሏቸው በታሪክ ደረጃ ያስተምራሉና የኢትዮጵያ ታሪክ ልዩ የሚያደርገው ምንድነው ይላሉ? ሰው እንዳይነገር የሚፈልግበት ምክንያትስ ምንድነው? ሁለት ምክንያቶች አሉ። አንደኛው ያለፈው በደል እንዳይታወቅ፣ ያ ያለፈው በደል ከተደበቀ አሁን ያለው ህዝብ ለትግል ለነጻነት አይነሳሳምና ያለፉት በደሎችን እንደብቃቸው ነው አንዱ ምክንያት። ሁለተኛው ምክንያት ደግሞ ወደፊትም ተመሳሳይ በደል መፈጸም የሚመኙ ያለፈውን በደል ይክዱና እንዳልነበረ አድርገው ወደፊትም ተመሳሳይ ህዝቡ ካለፈው ስህተት ተምሮ ያ ነገር መደገም የለበትም ብሎ እንዳይታገል ሁለቱንም ያለውን እንትን እንዳይማር መፈልግ ይፈልጋሉ ማለት ነው። ይደብቁታል ለመደበቅ። አሁን ያለውን ትውልድ ያለውን ካለፈው ተምሮ እንዳያሻሽል። ሁለተኛው ደግሞ ምንም ጥፋት አልነበረም ያጠፉ ሰዎች አልነበሩምና ስለዚህ እኛ ነፃ ነን የሚለው ነው። በእውነት ደግሞ ከታየ ዓለም ላይ እንደምናየው ልክ አንተ እንግዲህ እንዳልከው የአሜሪካን ኮንግረስ የስሌቨሪ ሲስተም ወይም ደግሞ አፍሪካን አሜሪካንስን በባህሪያ ለመግዛቱ ሁለት ጊዜ ነው ይቅርታ የጠየቀው። ሁለት ጊዜ አንድ ጊዜ ብቻም አይደለም ኮንግረስ ማለት ነው። ኮንግረሱ ራሱ ትክክለኛ ሂስትሪ አልነበረም፣ ህዝብ ተበድሏል፣ ስለዚህ እኛ በአሜሪካ መንግስትም ይቅርታ እንጠይቃለን ብለው ሁለት ጊዜ ነው ይቅርታ የጠየቀው። ከዛ ደግሞ እንለፍ። ጀርመኖች የጀውሽ ህዝብን ፈጅተው ነበር ሂትለር ማለት ነው በሂትለር ዘመን። ጀርመን ያንን ጥፋት በመፈጸሙ እንግዲህ አሁን ዛሬ ያለው የጀርመን ጄኔሬሽን ያንን ጥፋት አልፈጸምም። አንዳንዶቹ ያለፈው ስርዓት ተጠቃሚዎች ዛሬ ምንድን ነው የሚሉት? እኔ ትናንትና አልተወለድኩም ምንም ጥፋት የለብኝምና ስለዚህ ለምንድን ነው የምነገረኝ ለምንድን ነው የምነሳ ብለዋል። የጀርመን ዜጎች መንግስት በመንግስት ደረጃ ላለፈው ጥፋት ሂትለር በሰራው ጥፋት ዛሬ ካሳ ይከፍላል። እነዚህ ሰዎች አዋቂዎች ቢሆኑ ኖሮ የዓለምን ሁኔታ ተመልክተው የተሰራው ጥፋት በጣም በደሉ መጥፎ ነው፣ ለእኛ ሌሎቹ ላይ ብቻ ሳይሆን ለእኛም ለራሳችን የህልና ነጻነት ሊኖረን አይችልም፣ ስለዚህ ያለፈውን ጥፋት እንደ ጥፋት ተቀብለን ልክ ሌሎች አገሮች እንደሚያደርጉት የሰለጠነው የህዝብ ክፍል የዓለም ህዝብ ክፍል እንደሚያደርገው የነበረው ጥፋት ነው እንበል ብለው እንደማለት ይልቅ መደበቅ ነው የሚሞክሩት። የሚደበቁት ደግሞ እነማን ናቸው ብለህ ስትመለከት ብዙ ጊዜ አይተህ እንደሆነ አማራና ትግሬ የሚከላከሏቸው ሰዎች አሉ። ትግሬ ዮሐንስን ይከላከላል ትግሬ በመሆኑ ማለት ነው። አማራውን ደግሞ ስትመለከት የአማራ ተወላጆች ናቸው የሚሉትን አጥፎቹን ልክ እንደምንልክ አይነቶችን ነው የሚከላከሉ። ዘረኛ አይደለም ይላሉ፣ ነገር ግን ራሳቸው ደግሞ የሚከላከሉት ማንን ነው? ከራንቸኛ ዘር የመነጨ በዳይ ነበረ ብሎ የሚገምቱትን ሰዎች ነው የሚከላከሉት። በኦሮሞ ደረጃ ደግሞ ከወሰድከው እንደኔ አስተያየት አንድ የጀውሽ ሰው አንድ እስራኤላዊ ያውም ከአገሩ ውጪ በጀርመን አገር ውስጥ ለተፈጸመበት በደል ዛሬ እስራኤል ሄደስ አይ ሂትለር ምንም አላጠፋም ብትለው I don't think መኖርን የምትችላ አይመስለኝም በህይወት ምክንያቱም በደሉ በዓለም ደረጃ የሚታወቅ ነገር ነው ሰዎቹም ደግሞ አረሱትም ኦሮሞን ደግሞ ከተመለከትከው በራሱ አገር ላይ ነው የተጨፈጨፈው እንግዲህ አንድ አማራ ድን ብሎ መጥቶ ተነስቶ ያውም በአገሩ ላይ ኦሮሞን የተጨፈጨፈውን ከሂትለር እኩል ወይም ከዛ በላይ የኦሮሞን ህዝብ በግማሽ ያጋመሰውን ምኒልክ እሱ የሚተፈክሩልኝ ከሆነ እንግዲህ ከጆሾች መማር ያለበት ይመስለኛል ትክክለኛ አለመሆኑን አንድ ጀርመናዊ እስራኤል ሀገር ሄዶ አይ ሂትለር ምንም አላጠፋም ብል ያውም በጀርመን ውስጥ ነው ሰዎች እነሱ የጨፈጨፉ በሀገራቸውም ላይ አይደለም እና ኦሮሞ ደግሞ በአገሩ ላይ በምኒልክ የተጨፈጨፈው አይ ምኒልክ ምንም አላጠፋም ካለ እንግዲህ ከሂትለር የባሱ ዛሬም ያንኑ የሚመኙ ተወላጆች አሉ ማለት ነው። ስለዚህ ነገሩን መደበቅ የሚፈልጉበት ምክንያት እንደዚህ አይነቶቹ ሁኔታዎች በገሃድ እንዳይወጡ የወደፊት አላማቸው ያንን በመደበቅ ተመሳሳይ እርምጃ ለመቀጠል የሚቋምጡ ናቸው ይመስለኛል። መልካም አቶ ጀማል ባለፈው ውይይታችን ስለ ወሎም አነስተን ነበር ወሎ ማንነቱን እንዴት እንዳጣ ከዛም በኋላ እንዴት እንደታገለ ገልጸዋል በሌላ በኩል ደግሞ ትልቅ ትግልና መራር አድርጎ ጡቱን እጁን የተቆረጠው የአርሲ ህዝብ አለ ዛሬ ደግሞ በአንዳንድ ይሄ ነገር ግልጽ እንዲሆን እፈልጋለሁ ሁሉንም የአርሲ ማለት እንዳልሆነ ይታወቅልኝ አንዳንድ የአርሲ ተወላጆች በኢትዮጵያ አንድነት ማመን አለብን ኢትዮጵያን ዲሞክራሲ ማድረግ አለብን ብለው የታገሉ ያሉ አሉና እንደውም በኢትዮጵያ አንድነት የሚያምኑ ሰዎች ወይም ፖለቲከኞች እውነተኛ አገር ወዳድ እውነተኛ ታጋዮች እስከ ማለት ድረስ ዘልቀዋል አርሲና ኢትዮጵያዊነትን እንዴት ይገልጻሉ ይገርማል ይሄንን ጥያቄ ለራሳቸው እንኳን በጠይቃቸው መልስ አይችሉም አርሲ ኦሮሞ ነው ኦሮሞ አንድ ታሪክ ነው ያለው እንደ ህዝብ አንድ አገር ነው ያለው አንድ ቋንቋ ነው ያለው አንድ መንግስት የራሱ አገዛዝ ነበረው አንድ የግዛት ሲስተም ነበረው አርሲን ከሌሎች ኦሮሞዎች የሚለየው ምንም ነገር የለም ስለዚህ ሰዎችን ራሳቸውን የኦሮሞን ታሪክ ጠይቀ ከዛ አርሲ ከኦሮሞ የተለየ ምን አይነት ታሪክ አለው ብትለው ሊመልሱልህ አይችልም የኦሮ አርሲን ደግሞ ኢትዮጵያ የሚያደርገው ነገር እስኪ በሂስትሪ ላይ ተመርኩዘ አትረንዳም ብለው አይመልሱም ለነገሩ ግለሰቦቹ የአርሲን ህዝብ ወይም ደግሞ የኦሮሞን ህዝብ አይወክሉም የራሳቸው በጣም ጥሩ ነገር ምን መሰለ የግለሰቦች አስተያየት እጅግ በጣም አናሳ የሆኑ አስተያየት እንደዚህ አይነት አስተያየቶች በሁሉም ህብረተሰብ ውስጥ ይፈጠራሉ ይሄ በአርሲ ብቻ ውስጥ አይደለም ኦሮሞ ለረጅም ጊዜ የተጨቆነ ስለሆነ ወሎን እንዳነሳ ነው ሁሉ በተለያዩ የኦሮሚያ አካባቢዎች በግለሰብ ደረጃ የሚታይ ነገር ነው ይህ በጣም ሊገርምን አይገባም አንዳንድ ጊዜ ለምን የአገዛዝ የውጭ አገዛዝ የራሳቸው የሆነ ቡችላዎችን ምንጊዜም ይፈጥራል የአፍሪካ ቀኝ ግዛትን ብንመለከት ለምሳሌ ሞዛምቢክና አንጎላ ነጻ በሚወጡበት ወቅት ነጻ ከወጡ በኋላ ማለት ነው ነጻ በነጻነት ትግል ላይ ያሉ ሳይሆን በግለሰብ ደረጃ እንዴት አንተ ጥቁሩ ለእኔ አስተዳዳሪ ትሆናለህ እንዴት አንተ ጥቁሩ ለእኔ ቺፍ ትሆናለህ ብሎ ያመጡ ሰዎች ነበሩ በነሱ ጭንቅላት በነሱ አስተሳሰብ ነጭ ብቻ ነው ማለት ነው እንግዲህ የሱ መሪ መሆን የሚችለው በኦሮሞ ውስጥም ማንነታቸውን የሚንቁ በግለሰብ ደረጃ የራሳቸውን ማንነት እጅግ በጣም በዝቅተኛ ደረጃ የሚንቁ ሰዎች ከሌላው ጫና ካልተደረገባቸው ወይም ድጋፍ ካልተደረገላቸው ነጻ ሆኖ መንቀሳቀስ የማይችሉ የራሱን የራሳቸውን ህብረተሰብም ደግሞ ታሪክና ወግ ስነ ልቦና ያልተረዱ ግለሰቦች ይኖራሉ ይህ በተመሳሳይ ሁኔታ በወሎ ውስጥም ይሁን በቱለማ ውስጥም ይሁን በምጫም ይሁን በቦረናም ይሁን በሀረርጌም አካባቢውን በአርሲም አካባቢ ይሁን በግለሰቦች ደረጃ የምታይ ነው እነዚህ ሰዎች የህብረተሰቡን ስነ ልቦና አንጸባርቃሉ በፍጹም አንጸባርቁ ምናልባት በቁጥር ብትቆጥራቸው የአንድ ቤተሰብ ልጆች እንደሚታወቀው እንግዲህ በኦሮሞ በአብዛኛው አንድ ሰው ለምሳሌ ሁለት እና ሶስት በላይ ባለቤት ሊያገባ ይችላል እንግዲህ የሁለቱ የሱ ባለቤቶች ተወላጅ ራሱ ምናልባት አንዳንድ ጊዜ አስርና ሀያ በቁጥር ከዛ በላይ ነው ይችላል። የአንድ ቤተሰብ ያው ቅድም እንዳልኩ እንደ ሞዛምቢክ አይነቶቹ የባርነት ስነ ልቦና በጭንቅላቸው በአእምሯቸው ውስጥ የጸረጸ ግለሰቦች ናቸው። በእኔ ግምት አንድ ሁለተኛ የሚያንጸባርቁትና አንዳንዱን አመለካከት ታየው አንደኛው እንደውም የሆነ የህዝባዊ ስብሰባ ላይ የኔ ወንድሞች 9 ናቸው በዚህ ትግል ውስጥ የሞቱት ነገር ግን እኔ የበለጠ አዋቂ ራሱን እንደማለት ነው አዋቂ ስለሆነ የድርጅቱ አካሄድና አቋም ትክክለኛ ስለሆነ ቀይረናል ማለት ነው። እንግዲህ 9 ወንድሞቹ ተሳስተዋል ማለት ነው። 9 ወንድሞቹ ስተኛ ናቸው። እሱ አንድ ብቻ በጣም ትክክለኛ ነው ለራሱ። ይሄ ለኔ እንደ አንድ ሰው ምን እንዴት ነው ኢቫሉዌት የምታደርገው ብትለኝ 7000 ሰው ብቻ ፈለቅ አንድ መንግስቱን አይወጣውም የሚባል አይነት የደርግ ጊዜ እንትን ነው የሚያስታውሰኝ። ሰዎቹ የማህበረሰቡ የዘጠኙን ወንድማማቾች ስነ ልቦና እንኳን የማያንጸባርቅ ምንም ነገር የማያንጸባርቅ የማያያዝ አይነት አገላለጽ እየገለጹ የሚሄዱ ናቸው። ይህ ብቻ አይደለም። አንዳንድ ንግግሮቻቸውንና ኢንተርቪዎቻቸውን አዳምጣለሁ። ታስታውስ እንደሆነ አባዱላ ገመዳ አንድ ጊዜ ሲናገር ቲፒኤልኤፍ ከኦኤልኤፍ የበለጠ ለኦሮሞ ህዝብ ይቀርባል ብሎ ተናግሮ ነበር። እንግዲህ ቲፒኤልኤፍ ከኦኤልኤፍ የበለጠ ለኦሮሞ ህዝብ ይቀርብ ይታያል። እሱ ማለት የፈለገው እኔ ቲፒኤልኤፍን ማስከፈት አለብኝ ነው። በተመሳሳይ ሁኔታ አሁን የነዚሁ ግለሰቦች መሪ የሚባለው ሰውዬ ተጠይቆ ከኦሮሞ ጋር ከኦሮሞ ድርጅቶ ጋር ከመስራት ይልቅ ለምን ግንቦት ሰባትን መረጣችሁ ብሎ ሲጠየቅ አይ እኛ ኦሮሞ መሆናችንን ብቻ አትመልከቱ፣ በአካል ብቻ በአስተሳሰብ የሚቀርበን ግንቦት ሰባት ነው ብሎ ነው የመለሰው። ይታይ ሁለቱም አንድ ናቸው ማለት ነው። አባዱላ ትግሬ ከጦለት የበለጠ ወይም ቲፒኤልኤፍ ይቀርባል ብሎ ነው የገለጸው። ይሄኛውም አኛ ግንቦት ሰባት የበለጠ ይቀርበናል። ሁለቱም አንድ ናቸው ማለት ነው። እነዚህ ሁለቱ የሚያንጸባርቁት የሳይኮሎጂ ማንነት ምንድን ነው? በራሳቸው ስለማይተማመኑ በህዝባቸው ብዙ አይተማመኑ በህዝባቸው ስለማይተማመኑ ልክ እንደ ሞዛምቢኮቹ ቅድም ነጻ ከወጡ በኋላ እንዳስቸግሩት ሁሉ አሁንም እነሱ የበላይ የሚፈልጉት ከውጭ ሰዎች ነው ማለት ነው። ሌላ አዛሽ ነው የሚፈልጉት ከኦሮሞ ጋር መስራት ስለማይችሉ። እኔ ይሄን እንደዚህ ነው የምመለከተው እንጂ አስሚንም ሆነ የሌላውን ኦሮሞ ስነ ልቦና፣ ታሪክ፣ ማንነት የሚገልጽ አይደለም። የግለሰቦችን ብቻ ነው የሚገልጸው። ሌላው መልካም ሌላው ትንሽ እኔ ግራና ድንቅ የሚለኝ ነገር አለ። ፕሮግራሙን ከቀየሩ ኢትዮጵያን ዲሞክራት ለማድረግ ከተንቀሳቀሱ ለምንድን ነው የኦሮሞ ነጻነት ግንባርን ባንዲራ የሚጠቀሙት? አንደኛ ኢትዮጵያዊነትን ተቀብለው ኢትዮጵያን ዲሞክራት አድርገው መኖር እንችላለን ካሉ የኢትዮጵያን ባንዲራ ስር ቁጭ ብለው የኢትዮጵያን ባንዲራ ይዘው መንቀሳቀስ አይችሉም ነበር? ለምንድን ነው የኦሮሞ ነጻነት ግንባር ሰንደቅ ዓላማ የሚጠቀሙት? ለምን ይመስሎታል? ኦኬ ሁለት የተወዛገበ እንትታ ያለ በነሱ በእነዚህ ሰዎች ዘንድ አንደኛ ኦሮሞ የሚለውን የህዝቡን ስም መጠቀም ራሱ አንድ የተወዛገበ ነገር ነው። ሁለት የድርጅቱን እንትን መጠቀማቸውም ሌላ የተወዛገበ ነገር ነው። ለምንድን ነው ሁለቱም የተወዛገበ የምልህ፣ እንደነሱ የፖለቲካ አባባል የፕሮፓጋንዳ አነጋገር እኛ ለኢትዮጵያ ካልታገልን የኦሮሞን ህዝብ ለብቻው ማቆም ይሆናል፣ ሌሎቹ ሰዎች ሁሉ እንዲጠሉት ማድረግ ነው። ስለዚህ ለዚህኛው መፍትሄ ማድረግ ያለብን ኢትዮጵያ አንድነት የሚለውን መቀበል አለብን የሚል ነው የፕሮፓጋንዳ ስልታቸው። ኦኬ ያ የፕሮፓጋንዳ ስልታቸው እውነት ከሆነ እንግዳው ኦሮሞን ከሌላው እንዳይጠቃ ለማድረግ ኦሮሞ የሚለውን ስም ትተው ኢትዮጵያ የሚለውን ስም መውሰድ ነበረባቸው። ነገር በተመሳሳይ ሁኔታ ደግሞ የሰንደቅ ዓላማውን ሁኔታ የድርጅቱን አርማ ትተው የኢትዮጵያን ሰንደቅ ዓላማ መውሰድ ነበረባቸው። ነገር ግን በውዥንብሩ ራሳቸው የሚናገሩትና የሚፈጽሙት በተግባር የሚፈጽሙት ነገር ይቃረናል። ለምን? በራሳቸው ላይ ኮንፊደንስ የላቸውም። ኢትዮጵያ እንደምንለው የኢትዮጵያ ድርጅት ነው ብንለው የኦሮሞ ህዝብ አይደግፈንም ነው። አሁን እንግዲህ የማጭበርበር ስልታቸው እዚህ ጋር ታያለህ ማለት ነው። ኢትዮጵያ ብለን እንደምናወራው የኢትዮጵያ የሚለውን ስም ብንወስድ ኦሮሞ የሚለውን ትተን የኢትዮጵያ የሚለውን ብንወስደው የኦሮሞ ህዝብ በስነ ልቦናውም በታሪኩም ይሄን ነገር የማይቀበል ስለሆነ አይደግፍምን ነው። ስለዚህ ህዝቡን ለማጭበርበር ስሙን ኢትዮጵያ ኦሮሞ የሚለውን ይወስዳሉ። የኦሮሞ ህዝብ ለማጭበርበር ነው እንግዲህ ስልታቸው። በሁለተኛ ደረጃ ደግሞ ኦልስ በኦሮሞ ህዝብ በጣም ከፍተኛ ድጋፍ እንዳለው ያውቃል። ስለዚህ ያንን ድጋፍ እንደገና ህዝቡ ለማግኘት ኦኬ ስሙንም ኦልስ እንበለው አርማውንም እንውሰድ ነው። ይሄ የፖለቲካ ሸፍት እንጂ እምነት ከእምነታቸው ጋር ምንም አይያያዝም። በእውነት እነሱ በኢትዮጵያ አንድነትን የሚያምኑ ከሆነ እንደገና ደግሞ የኦሮሞ ህዝብ ከሌሎቹ ጋር በሰላም እንዲኖርና እንዳይቃረን በዚህ ኢትዮጵያን እንቀበላለን የሚሉ ከሆነ ማለት የነበረባቸው ለኢትዮጵያ እንቆማለን፣ የድርጅታችንን ስም ኢትዮጵያ ነው ማለት ነበረባቸው፣ አርማቸውንም የኢትዮጵያን ባንዲራ መውሰድ ነበረበት። ግን በራሳቸው አይተማመኑም። ያንንም እንዳይሉ ስለማይተማመኑ የህዝብ አይደግፈንም ብለው ስለምሉ ይሸሹታል። እሱን ወደ ኦሮሞ ደግሞ እንዳይጠቁ ወደ ኦሮሞ ለመጠጋት በቂ ችሎታ የሚላቸው በግለሰብ ደረጃ ካየኸው በጣም የሚገርም ነገር የአንዳንዶቹ አስተያየት እንደዚህ የተወናበደ አስተያየት የሚመነጨው የትግሉን ምንነት አልተረዱም። የኦሮሞ ህዝብ ታሪክ በቅጡ አልተመለከቱም። ለምንድን ነው ኦሮሞ የሚታገለው? የትግሉ ምንጭ ምንድን ነው? ትግሉን ያስነሳው ምንድን ነው? ከታሪክ አንጻር ማለት ነው። እኛ ዜጋ ስለ ሀገራችን የኦሮሞ ህዝብ የራሱ መንግስት ነበረው፣ የራሱ የአስተዳደር ባህል ነበረው፣ እሱ ስንንቦላ ነው፣ የራሱ ታሪክ አለው፣ የራሱ ቋንቋ አለው፣ የራሱ የሚተዳደርበት የሚከላከልበት ቦታ የመከላከያ አቅም ነበረው። እነዚህን ነገሮች እነሱ አይመለከቱትም፣ አያውቁትም መሰለኝ በግማሹ በሁለት ከሆነ። አንዳንዶች እንደውም በኢንተርቪው ላይ የሰማሁት ምንድን ነው ምኒልክ ኦሮሞን ፈጅ የሚባለውን እንዴት ነው የምትመለከተው ተብሎ ሲጠየቅ አንዱ ተረት ተረት ነው ብሎ የመለሰ ሰው ነው። እንግዲህ ኦሮሞን ህዝብ ለመምራት የኦሮሞን ህዝብ ታሪክ የማያውቅ ሰው ተረት ተረት ነው የሚሉ አይነት ሰዎች ናቸው። ይህንን ምን ብለህ እንዴት ነው እንደ ኦሮሞ መሪ መውሰድ እንደምቻል በግሌ አይገባኝም። ሶ የምጠቀሙበት ስም ራሱ ትክክል አይደለም። የኦሮሞን ህዝብ ለኢትዮጵያ የሚቆሙ ከሆነ ምንም የሚያገባው ነገር የለም ማለት ነው። በዛ ውስጥ ኢትዮጵያዊ ከሆኑ ኢትዮጵያ ማለት ነበረባቸው። የድርጅቱን አርማ ደግሞ ቁጭ አድርጎ ኢትዮጵያን እነሱ የሚሏትን ኢትዮጵያ ሪፕሬዘንት የሚያደርግ ሌላ አርማ መጠቀም ነበረባቸው ብዬ ነው እኔ በግሌ እንደምመለከተው። መልካም። አቶ ጀማል፣ ሌላው ምንድን ነው በመሪ እየተባለ የሚካሄደው ስብሰባ ላይ ሲናገሩ ስለ ዜግነት ያነሳሉ። ግልጽ የሆነ ነገር የለም፣ አያብራሩትም። ስለ ዜግነት ይነሳል። እዛ ላይ እንደውም የሚነገረው ምንድን ነው አንባ የሚባል ነገር አለ። አንባ ማለት ባዕድ እንደማለት ነው አይደለ እንዴ ትርጉሙ? ከተሳሳትኩ ያርሙኝ። አንባ ማለት ባዕድ ነው። ማን ነው ዜግነት ጠያቂው? ኦሮሞ ነው ዜግነት የሚጠይቀው? ኦሮሞ ከየት መጥቶ ነው ዜግነትስ የሚጠይቀው? እርሶ ምን ይላሉ እዚህ ላይ? ባለፈው ውይይታችን በጣም ብዙ ጥያቄዎች ለእኔ የሚሆኑ ግለሰቦቹን የሚመለከቱ ነገሮችን አንስቼ ነበረ። እንደዚያም ሁሉ የፖለቲካ አስተያየታቸውን ሀሳባቸውን ሲሰጡ የሚገርሙን ነገሮች አሉ። አሁን ካናዳ ያነሳኸው አንዱ ነው። በቅድሚያ እንደዚህ አይነት ነገሮችን መናገር ከመጀመራቸው በፊት ኢንተርቪዋቸውን ሰምቼ ነበረ። ያው ግሩፑን ይመራል ተብሎ የሚገመተው ሰውዬ የወደፊት ቪዥን ናቸው ምንድን ነው ተብሎ ስጠየቅ ቪዥን የለብን ነው ብሎ ስመል የሰማሁት ቪዥን የለንም ውደን ሀብ ኦኬ። ከጊዜ በኋላ ደግሞ ቪዥን እንዳላቸው ለመግለጽ በምሞክርበት ወቅት አሁን ያልከውን ሲጠቀሙ ሰማለሁ ማለት ነው። የሲቲዝንሺፕ ጉዳይ ማለት ነው፣ ወይም ደግሞ አንባ ብሎ እነሱ የሰየሙት። በመጀመሪያ አንባ የምለው ቃል ራሱ አወዛጋቢ ነው። ልክ አንተ እንዳልከው አንባ ማለት ለምሳሌ እኛ ውጭ ሀገር ያለን ሰዎች ብያንባጅር የሰው አገር ውስጥ ነው ያለ ነው፣ የሌላ ሰው አገር ውስጥ ብያንባ የሌላ ሰው ዳት ሚንስ ዋር ፎርነር ለአገራችን አይደለም ማለት ነው። ዜግነት የምጠይቁት እንደኔ አይነቶቹ እንዳንተ አይነቶቹ በሰው ሀገር ውስጥ በሌላ ሀገር ሰው ውስጥ የሚኖሩ ስደተኞች ናቸው። የዜግነት ጥያቄ የሚመሰረተው እዛ ላይ ነው። ምናልባት ሰዎቹ በአስተሳሰባቸው የአማራ ፕሮፓጋንዳ በረጅም ጊዜ ስነገር የነበረው ኦሮሞ ይህ ሀገሩ አይደለም ከውጭ ነው የፈለገው ግማሹ ከውሃይል ነበረ፣ ግማሹ ከማደጋስካር ነበረ። ያንን የፕሮፓጋንዳ እንትን ተቀብለው ኦሮሞ ለዚህ አካባቢም ያው አዲስ ስለሆነ ዜግነት ይሰጠው የሚል አይነት አስተያየትም ያላቸው ይመስለኛል። ያንንም የተቀበሉ ይመስላሉ ማለት ነው። ልክ እኔ እናንተ በውጭ ሀገር ወጥተን የዜግነት ጥያቄ እንደምናቀርበው። ሁለተኛው ደረጃ ደግሞ ይሄ የውጭ ሀገር ኑሮ ኤክስፒሪየንስ አለ። ሰዎች ሲቲዝንሺፕ ፎርም እየሞሉ ሁልጊዜ ይጠይቃሉ። ሰው እኔ በጣም ይገርምኛል። አንዳንድ ጊዜ አንድ ሰው በሀገሩ ላይ ዜግነት ጠይቃ የሰምቼ መላቅ ዜጋ ነው። ሂ ኢዝ ናቹራሊ ቦርን ሲቲዝን። ኦኬ፣ ስለዚህ ይሄኛው አስተሳሰብ የሚመነጨው ከረጅም ጊዜ የስደት ኑሮ በኋላ ሰዎች ፎርሙ ሞልተው ዜግነትን ሲጠይቁ ከዛ ኤክስፒሪየንስ ተነስተው እኛም ለምን ዜግነት አንጠይቅም የሚል አይነት አስተያየት ነው የሚመስለው። የፖለቲካ ይዘትም የለው። ለምን የፖለቲካ ይዘት የማይኖረው ለምንድን ነው? ከዛ በኋላ የሚከተሉ እነሱ የሚያነሳቸው ነገሮች አሉ። ሲቪል ራይት፣ ሲቪል ራይት ለምሳሌ በአሜሪካ ሀገር ውስጥ የአፍሪካ አሜሪካን ሲጠይቁ የነበሩ ሰዎች ይህንን መብት የሚጠይቁት በሀገራቸው ባይዘ አፍሪካን አሜሪካንስ አሜሪካ የመጀመሪያ ሀገራቸው አልነበረችም። በባርነት ነው ተሽጠው እዚህ የመጡት ማለት ነው። ስለዚህ እንደ ማንኛውም ሰው ሀገራቸውን በአሁን መብታችን ይጠበቅ ትልቁ ጥያቄያቸው ነበረው። እንደ ማንኛውም ሰው በዚህ ሀገር ተወልደናል፣ እዚህ ያለ ነው። ምንም እንኳን የኋላ ታሪካችን የትክክለኛ ያልነበረና በባርነት ላይ የተመሰረተ በሆንም መብታችን እዚህ ሀገር ይጠበቅልን። ኦሮሞ እንደዛ ተሽጦ በዛ ሀገር ውስጥ የገባ ሰው ዝም አይደለም፣ ተሰዶ የሚመጣ ሰው ዝም አይደለም። የሲቪል ራይት ሙቭመንት ከኮሎኒያል ኩዌሽን ጋር አይመሳሰልም። ጥያቄውን የኦሮሞ ህዝብ የፖለቲካ ጥያቄ ከቦታው ለመፈንቀል ይታይ የኦሮሞ ህዝብ ጥያቄ ኮሎኒያል ኩዌሽን ነው። እነሱ የምን የሚያወሩት ስለ ሲቪል ራይት ሙቭመንት ነው። በባርነት ተሽጦ ኢትዮጵያ ውስጥ የገባ ኦሮሞ ግን አልሰማንም። የፖለቲካ ይዘቱም ራሱ ከመሰረታዊ የኦሮሞ ህዝብ ጥያቄና ችግር ትግል አላማ ጋር የተያያዘ አይደለም። ቃሉ ቅድም እንዳልከው ከውጭ የመጣን ሰው የሚያመለክት ነው። በኦሮምኛ ትክክለኛ ቃሉ ለሚ ነው። ይሄንን ለምን እንዳልኩት ድርስ አይገባኝም። ኦኬ፣ ከዚህ በተጨማሪ የፖለቲካ ትርጉሙ ወደኋላ ስትን ስትሮ የሚታየው ምንድን ነው? ኦሮሞ እንደ ማህበረሰብ እንደ ህዝብ ያለውን የፖለቲካ ጥያቄ ወደ ኢንዲቪጁዋልስ ወደ ግለሰቦች የዜግነት ጥያቄ ለማውረድ የሚቃጣ አካሄድ ነው። ለምሳሌ አንተ አሁን በአሜሪካ የምትኖር ከሆነ በግለሰብ ነው ዜግነት የምጠይቀው። እኔም እንዳንድ ሰው በግለሰብ ነው ዜግነት የምጠይቀው። ማህበር አንድ ላይ ቁጣ ተሰባስቦ ዜግነት የምጠይቀው ተሰማኝ። ስለዚህ የፖለቲካ አቅጣጫ ወዴት ነው የሚያዝን ብለው የዚህ አይነት ተሰሰብ ካልገኝ በግለሰቦች ላይ የተመሰረተ የህዝብን ጥያቄ በፍጹም የሚሽር እያንዳንዱ ግለሰብ ዜግነትን በማመልከቻ አስገብቶ በቃ ዜጋ አድርገኝ ምን ትርጉም ነው? ወደዛ ነው የሚያዝን ብለው። ይህ ማለት ምን ማለት ነው? ኦሮሞ ኔሽን መሆኑን ራሱ ወደ ግለሰቦች ዝቅ የሚያደርግ ግለሰቦች በራሳቸው ፍላጎት ዜግነት የሚጠይቁ አይነት አስመስሎ ነው የሚሄደው። እንግዲህ የመጀመሪያ አነሳሳቸው በድርጅቱ ውስጥ ጠንካራ የሆነ አመራር ለመፍጠር ነው የሚሉ ከሆነ በዛ ደረጃም በደረጃም ከተወሰደ ይሄ መፍትሄ አይደለም። አንድን ድርጅት ለማጠናከር ህዝቡን ወደ ግለሰቦች ሊያደራጅ በሚችል ሀሳብ በማቅረብ አይደለም። ሁለተኛ ደግሞ ድርጅቱን በማፍረት ሌላ ግሩፕ በማፍጠር አይመስለኝም። እነዚህ ሳይተቦች ደግሞ ቅድም እንዳነሳኸው የድርጅቱን አርማ ሲጠቀሙታል። በጣም የተጭበረበረ ምንም የፖለቲካ ይዘት ያለው የፖለቲካ አይዲያ ወረድ ይዘው እንደገና የዛኑ ድርጅት አርማ ራሳቸውም ይጠቀማሉ። ይህም ለምንድን ነው የምደረገው? እስቲል ህዝቡን ለማጭበርበር በነግነት። ሌላ ምንም የሚያተርፉት ነገር የለም። በኦሮሞ ውስጥ ክፍፍል ፈጥሮ እኔ የውጭ እጅ ያለበት ነው መስለኝ። በእውነት ተናገር ካልክኝ የኦሮሞዎች ራሳቸው በራሳቸው አስተሳሰብ የሚያደርጉት ሳይሆን ቅድም እንዳልኩት ኦሮሞን አቱ በኢንዲቪጁዋል ሌቨል ሪዲዩስ በማድረግ የኦሮሞን ህዝብ በኦሮሞነቱ እንዳይዘራጅ ሰዎችን በግለሰብ አንተ ዜጋ መሆን ትችላለህ ብሎ በዛ መንገድ ኦሮሞ የሚለውን ነገር ራሱ በመሰረዝ እያንዳንዱን ሰው እንደ ግለሰብ እንድንመለከት ልቀማሪዎቹ እንደምሉት ማለት ነው። ለዚህ እየተዘጋጀ የፖለቲካ ሽርት ነው የሚመስለኝ እንግዲህ። መልካም እንግዲህ እንደሚታወቀው ሁሉም ለቀጣዩ አዲስ ትውልድ ታሪክን ማስተላለፍ ግድ ይላል። እንግዲህ እንደነኝም ግለሰቦች ልጆች ይኖራቸዋል ምን አይነት ታሪክ እንደሚያስተላልፉ እንግዲህ አብረን እናያለን። እስኪ በዚህ ሙዚቃ ረፍትና አርግና ወደ ሌላው ጥያቄ ሸጋገራለሁ። ዘሪሁን ወዳጆ ወራኑ ወራኑ እያለ በሚዘፍነው ዘፈን ቆይታ እናረጋለን። ዘሪሁን ወዳጆን ስለዜማው እናመሰግናለን። ያ ረቢ ቢሊቷን ዋሲ እያለ የዜማውን ዘፈን ነበር የጋበዝኳችሁ። አቶ ጀማል እንግዲህ በሙዚቃው ዘና እንዳሉ ተስፋ አረጋለሁ። ወደ ሌላው ጥያቄ ልሻገር ነው። በኢትዮጵያ አንድነት የሚያምኑት ፖለቲከኞች ኦሮሞ ነጻ ቢወጣ ወይም ኦሮሚያ ነጻ ብትወጣ ለክ እንደ ኤርትራ ችግር ውስጥ ትገባለች ይላሉ። እርሶ ምን ይላሉ? ኦን ይሆን የምገርም ነው። የማፈራረቅ አላታቸው ፕሮፓጋንዳቸው በጣም ብዙ ነው። እውነታን መቀበል ሲፈልጉ የሚያደርጉት ፕሮፓጋንዳ ነው። ይሄም በዚህ አጋጣሚ ኦሮሚያ ኢትዮጵያ ራሷ የምትኖረው በማን ነው የሚለውን ጥያቄ ማንሳቱ የበለጠ ይጠቅማል መሰለኝ። እና በቅርብ ጊዜ የትግሬ ካድሬዎች ወላ የወያኔዎቹ ካድሬዎች የሚሉትን ፕሮፓጋንዳ አንድ አዳምጥ ነበር። ለምንድን ነው የትግላችሁ የመጀመሪያው አካሄድ ትግራይ ነፃ ለማውጣት ሆኖ በኋላ ላይ ወደ ኢትዮጵያ የተቀየራችሁት ተብሎ አንደኛ ሰውዬ ስጠየቅ ትግራይን ነፃ ብናወጣ ኖሮ ትግሬ የሚባለው ህዝብ የሚበላውና የሚጠጣውም ነገር አይኖረውም ነበረ። አሁን ደግሞ በኦሮሚያ ክልል ውስጥ ሄደን በጅማ በሌሎችም አካባቢዎች ህብረተሰቡ ተገናኝቶ ታዋቆ ስበርሱ የኢኮኖሚ ተጠቃሚ እየሆነ ነው የሚል መልስ ነው ወይም ደግሞ እንደዚ አይነት ፕሮፓጋንዳ ሲናገር ነበር። ሳይታወቅ እንዲሁ ከአፉ ያመለጠ ነው የሚመስለኝ። እንደዚህ አይነት ሰዎች ኦሮሚያ በኦሮሚያ ላይ የሚኖሩ አይተ እንደሆነ በአብዛኛው የአማራን ገበሬ አሁን ጎጅና ጎንደርን የምንጠይቀው ኦሮሚያ ውስጥ ያሉትን ሰዎች ዘመድ እየተደግለ ብትለው ኦሮሞ ሀገር ሄደ ነው የምለው። ያውቃሉ ኦሮሞ ኦሮሚያ ወይ ኦሮሞች ሀገር መሆኑ። እነዚህኞቹ እንደዚህ አይነት ፕሮፓጋንዳ የሚያካሂዱት ጥቅም የሚያውቁ የተጠቀሙ በኦሮሚያ ውስጥ ራሳቸው የካበዙ ልጆቻቸውን ያስተማሩ ያ ጥቅም ምናልባት ሊነካብን ይችላል። የኦሮሞ ህዝብ በአብዛኛው በጣም ብዙ ስለሆነ ምናልባት የኦሮሞ ህዝብ ነጻ ካወጣ የፍርሃት ነው ይሄ ፕሮፓጋንዳው ማለት ነው። ኦሮሚያ በሪሶርስ ማሁን አለ ኢምፓየር ውስጥ ተብሎ የሚነገረው ሪሶርስ በጠቅላላ እንኳን የተፈጥሮ ቀርቶ ትምህርት ቤቶችም ዩኒቨርስቲዎችም ካያቸው በኦሮሚያ ውስጥ ነው። ይሄ ለእኛ ለኦሮሞ ህዝብ ለመጥቀም ተብሎ የተደረገ ነገር ሳይሆን ራሳቸው ለመጠቀም ነው የሰሩት። ምክንያቱም እዛ ነው የሚኖሩት። እነዚህ ሰዎች በአብዛኛው ተጠቃሚ አንሆንም ብሎ የሚፈሩ ሰዎች ናቸው። ተጠቃሚነታቸው ደግሞ እንዲረጋገጥላቸው ከፈለጉ እንደዚህ አይነቱን ያልዘባ ፕሮፓጋንዳ ከምናገር ይልቅ እኔ እዚህ ነው የተወለድኩት አገሬም እዚህ ነው መጠቀም እፈልጋለሁ ተጠቃሚ መሆን እፈልጋለሁ የሚሉ ከሆነ የፈለጠውን ማድረግ የነበረባቸው ለነጻነቱ እነሱን መታገል ነበረባቸው ማለት ነው። ትግራይና ማን ነው ትግራይን ይሁን ወይም ኤርትራን ከኦሮሚያ ጋር ማወዳደር የሚቻል አይመስለኝም። የኢትዮጵያ ህይወት ራሱ ያለው አሁን ያለችው ኢምፓየር ከጥንትም ጀምሮ ውጊያ ሲደረግ የነበረው እነ ምኒልክም እነ ቴዎድሮስም እነ ማንንም የኦሮሞን መሬት ለመቀራመጥ ነው። ለምን ሀብት ነበረው። መጽሐፎች ላይ ማየት ይቻላል። ምኒልክ ኤርትራን እንግዲህ አበሲኒያ አገዛዝ ስለነበረ ለጣሊያን ፈርሞ በሰጠበት ወቅት ወደ ኦሮሞ ሀገር ነው የሄደው ኦሮሞን ለማፍጀት ማለት ነው። ለምን ከኤርትራ የበለጠ የኦሮሚያ ሪሶርስ ይጠቅመኛል የሚል ግምት ስለነበረው ኤርትራን ወደዛ ለትግራይ ለጣሊያኖቹ ፈርሞ ነው ወደ ኦሮሞዎች የዘመተው። እነሱ ይህንን ያለፈውን ታሪክ የአባቶቻቸውን ያውቃሉ። ያስተማራቸው ነገር ነው። ከታሪክም አይተውታል። ስለዚህ ኦሮሚያን እንደምንም ብለን እንደምንም በሚያቆጥር ስል ካልዋለች ህዝቡን ሙጅንብር ካልፈጠርንበት ምናልባት የህዝብ ነጻ ከወጣ ጥቅማችን እናጣለን የሚሉ የራሳቸው ያንንን ታሪክ ሪቨርስ ለማድረግ የሚሞክሩ አይነት ሰዎች ናቸው። ኢትዮጵያም ራሷ በሌላውም ሪሶርስ በውሃ ብትወስድ በማዕድናት ብትወስድ አሁን ባለው የውሸት ፌዴራሊዝም ራሱ አካባቢውን ኮንትሪቢሽን ብትወስድ በሰው ሂውማን ሪሶርስ ማለት ብትወስድ ከሌላውም የበለጠ ለማደግም ነጻ ሆኖ ለመኖርም ፕሮስፐር ለመሆንም በጣም ከፍተኛ እድል ካሉ የአፍሪካ ሀገሮች የመጀመሪያ ከሚሆኑት መካከል አንድ ነች። አጋጣሚ የኦሮሚያን ሳይዝ ራሱን ብትመለከተው ኦልሞስት 19 የአፍሪካ ሀገሮች አንድ ላይ ቢቀላቀሉ ኦሮሚያን ያክሉ በእርግጥም ቁጥር ይዛን ያክል ሂውማን ሪሶርስ ናቹራል ሪሶርስን በጣም ሰፊና በቂ ያላት ማለት ነው። ነው ስለዚህ ነገሩ ውዥንብር ፕሮቶካ ነው ፕሮፓጋንዳ ነው የሚያካሄዱት። መልካም ጥያቄዎችን እያጠናቀቅኩ ነው የምገኘው። በመጨረሻ ይሄን ጥያቄ ልጠይቆት። የኦሮሞ ህዝብ በከሚሊክ ጊዜ ጀምሮ ወንዝ በወንዝ ይጠራል። ወለጋ፣ ሸዋ፣ አርሲ እንዲሁም ሐረር እየተባለ ይጠራል። ይህ ሐሳብ ወይም ይሄ ጽንሰ ሐሳብ በኦሮሞዎች ወይም በኦሮሞ ህዝብ ዘንድ ገብቶ በወንዝ እየተከፋፈለ ሲጠራ እንደነበረ ይታወቃል። ይሄ ሐሳብ እንዴት ሊጸንስ ወይም ወደ ህዝቡ ውስጥ ሊገባ ቻለ ብለው ያስባሉ? ሰው ኦኬ፣ መጀመሪያ ይሄንን ለዚህ ጥያቄ መልስ ለመስጠት በጣም ቆንጆ ነገር ኦሮሞ የራሱን ታሪክ ማወቅ ነው። የራሱን ታሪክ ማወቅ ማለት እንግዲህ የአስተዳደሩን ስትራክቸር ማወቅ ያስፈልጋል። የኦሮሞን የአስተዳደር ስትራክቸር ገዳ የገዳ ሲስተም የምንለውን ማለት ነው። የገዳ ሲስተም እንደዚህ ስትራክቸሮች የሉትም። አሁን የተረፈው ስትራክቸሮች የሉም። ገዳ ኦዳ ነው ያለው። የአስተዳደር እንትኑ አከላለሉ ኦዳ ኦዳ ቡልቱም ኦዳ ጋሬ ኦዳ ነቢ ኦዳ ሮባ ኦዳ መኮዲ የሚባሉ የኦሮሞ ስፔሻል ማለት በምድር ላይ ካየሁ ማለት ነው። በእነዚህ ኦዳዎች የሚኖሩ ኦሮሞዎች በጎሳ አንድም ሊሆን ይችላሉ፣ የተለያዩም ሊሆን ይችላሉ። በኢቭን በጎሳ ላይንም የተመሰረተ አይደለም ማለት ነው። ይሄ የኦዳው ስም ነው። የአስተዳደር እንትኑ የአካሉ ስም ነው። እነዚህ ስሞች ደግሞ የአንድም የጎሳ ስም አይደሉም። ይታይ በጣም የሚገርመው ይሄ ነው። በጣም ሞደርን የሆነ አስተሳሰብ ያላቸው ኦሮሞዎች ናቸው እነዚህ። ኢቭን እንኳን ጎሳ በኦሮሞ ብኖርም ኦዳዎቹ ግን የአንድም ጎሳ ስም የላቸው። ይሄ ማለት ምን ማለት ነው? የኦዳው ስትራክቸር ከጎሳና ከኦሮሞ ውስጥ ካለው ጎሳ ራሱ የነጻ ነው። ለምን? በዛ አካባቢ የተለያዩ ጎሳዎች ሊኖሩ ይችላል። እነዚህ አሁን ያልካቸው አይነት አካባቢዎች ደግሞ አንዳንዶቹ በጎሳ ስም የተሰየሙ ናቸው፣ አንዳንዶቹ ደግሞ በመሬት ስም የተሰየሙ ናቸው። ሶ የሚያመለክተው ምንድን ነው? እነዚህ አሁን ያለው አስተያየም አንደኛ ቅድም ያነሳሁት ቃል አለ፣ ጠቅላይ ግዛት የኦሮሞን ህዝብ ወይም መሬት በተቀራመቱበት ወቅት ጠቅልሎ መግዛትን እንደፈለጋቸው ለመጠቅለል ህዝቡን መከፋፈል፣ መቆራረጥ፣ በተለያዩ ጠቅላይ ግዛቶች እንደምንመልሱ ቃል መከፋፈል ነበረባቸው። ይሄ የአገዛዝ ስልት ነው። ዲቫይድ ኤንድ ኮንከር ቆራርጠውና ቆራርጠው ደግሞ ዩ ካን ኮንከር ቤተር ያለ ሁኔታ ማስካት ትችላለህ ነው። ሶ አሁን የምንናገራቸው ሰዎች ብዙ ጊዜ ደጋግሞ የሚያደርጉ የጠቅላይ ግዛቶች ስም የአማራው እሊት አገዛዝ የፈጠረው ነው። ይህንን መጀመሪያ ለነጻነት የምታገል ኦሮሞ የራሱን ታሪክ በደንብ ማወቅ የኔ ስትራክቸር ነው ወይስ አይደለም፣ የተሰራው በማን ነው፣ ለምንድን ነው አላማው የሚለውን መረዳት አለበት። የኦሮሞን የፖለቲካ ጥያቄና የትግል አቅጣጫ የወደፊት ግቡን ያልተረዱ ግለሰቦች የምንመለከቱባቸው የኦሮሞን ትግል የምንመለከቱባቸው የተጭበረበረ የግንዛቤ እጥረት ይታያል። ብዙ ጊዜ እነዚህ ውስጥ አንዱ አሁን ያነሳነው የጠቅላይ ግዛት ስም ነው። የጠቅላይ ግዛት ስሞች ደግሞ በአማራ ሌቶች የተሰየመ እንጂ በኦሮሞ አገዛዝ ወይም ደግሞ በኦሮሞ አስተዳደር የተሰየመ አይደለም። ስለዚህ ስህተኞች ናቸው፣ መማር አለባቸው ማለት ነው። የግንዛቤ ጥረታቸውን ማጉልበት አለባቸው። ሌሎች ደግሞ የኦሮሞ ህዝብ ጥያቄ በጎሳ መልክ የሚመለከቱ አሉ። በኦሮሞ ውስጥ ባሉ ጎሳዎች በጣም ስህተት ነው። ኦሮሞ እንደ ህዝብ አገር ያለው ህዝብ ነው። የጎሳ ጥያቄ አይደለም የጠየቀው፣ የአገር ጥያቄ ነው የጠየቃለሁ። በዚሁ በተመሳሳይ ሁኔታ ደግሞ የኦሮሞ ህዝብ ጥያቄ በሃይማኖት መልክ የሚመለከቱ ሰዎች አሉ። እስላም፣ ዋቅፈታ፣ ክርስቲያን እየተባሉ ሲወቃቀሱ ሰዎቹ አንዳንዶቹን የምትመለከተው የፖለቲካ ጥያቄው ግንዛቤ እጥረት ስላለባቸው የውጭ አገዛዝ የነደፈውን የአገዛዝ ስልት ጠቅላይ ግዛት በመጠቀም እርስ በርሳቸው አንዳንድ የተጨቃጨቁታል። ይህ በጣም የተሳሳተ የኦሮሞን ህዝብ ታሪክ ስነ ልቦና በትክክል ካለመረዳት የተነሳ የኦሮሞን የአስተዳደር ስትራክቸር መዋቅር ካለመረዳት የተነሳ የሌሎቹን የውጭ አገዛዝ ሌጋሲ በራሳቸው ጭንቅላት ውስጥ እያስቀረጹ የውጭውን ሌጋሲ ይሄ አሁን የምንልቅን ስራ እንደማወደስ እንደማለት ነው። እንደዚህ አይነት የሚያስቡ ሰዎች ስለዚህ እኔም መክራቸው ምንድን ነው? እባካችሁ እንደዚህ አይነት የምታስቡ ሰዎች መጀመሪያ የራሳችሁን አእምሮ ከውጭው ስትራክቸር ወይም ደግሞ መዋቅር ነጻ አውጡ ነው በእኔ እንትን የምለው። የትግሉን ዋና ምክንያትና አላማ በደንብ መረዳት አለባቸው። እንደዛ ነው በእኔ እምነት። መልካም አቶ ጀማል፣ የመጨረሻ ጥያቄ ላደርግ የወደድኩት ምንድን ነው፣ በቋንቋ ላይ የተመሰረተ ጥያቄ ነው ማነሳው። በተለይ ኦሮሞ ሆነው ኦሮምኛ መናገርና መስማት የማይችሉ የኦሮሞ ተወላጆች ኦሮምኛ ከሚናገሩት የተለያየ ነገር ሲወረወርባቸውና ብዙዎች ወደ እኛ ዝግጅት ክፍል ይደውሉና ተማረው ይናገራሉ። እንደውም እኛ አንዳንድ ጊዜ በመናቀርበው ኦሮሞ ኦሮምኛ ፕሮግራም ላይ ሰዎች በአማርኛ ነው ሲጠይቅ ሌላ ኦሮምኛ ሲናገር እኛና ገለላችሁን እኛ ኦሮሞ አይደለንም ወይ ወይ አስተምሩን ወይ አንደገ አድርጉልን እስከ ማለደስ ደርሰዋል። እንደዚህ አይነት ትውልድን ምን መደረግ አለበት ብለው ያስባሉ? የተማሩት ወገኖች ምን ማድረግ አለባቸው? ኦሮሞነት ደም ነው፣ ማንንም ሰርቲፊኬት የሚሰጥ አይደለምና ኦሮምኛ ስላልተናገሩ ኦሮሞ አይደለም ብለው ማግለል አግባብነት አለው ብለው ያስባሉ? ኦኬ፣ ባለፈው ውይይታችን ውስጥ አንድ ሰው በራሱ ፍላጎት የራስን ማንነት እንደማይቀይር በአብዛኛው ገልጸን ነበር። ሶ የውጭ አገዛዞች በጣም በሰፊ ሁኔታ በአፍሪካ ውስጥ የሚታዩ በጣም ብዙ አገሮች የፈረንሳይ ቋንቋን የሚጠቀሙ፣ እንግሊዝኛ ቋንቋን የሚጠቀሙ፣ ፖርቱጋልን የሚጠቀሙ፣ ቲንክ ስፓኒሽንም የሚጠቀሙ ያሉ መሰለኝ። ሶ ይህ በህዝቡ ፍላጎት ሳይሆን በውጭ አገዛዝ የተነሳ የተደረገ መሆኑን እናውቃለን። ነገር ግን ያ ህዝብ ከሰዎቹ ከአገዛዙ ነጻ ቢወጣ ቋንቋን በመጠቀሙ ራሱን ይጠላል ማለት አይመስለኝም። ሶ ናይጄሪያዊ እንግሊዝኛ በመናገሩ አይ ቲንክ ሂ ካን ቢ ፕራውድ ኦፍ አፍሪካን ይመስለኛል። አንድ ሁለተኛ ነገር ደግሞ ይሄ አሁን ያልከው አይነት ሁኔታ ደግሞ ለኦሮሞ አይደለም፣ ለኦሮሞ ህዝብ አይደለም። ኦሮሞ ማድረግ ያለበት ምን በስንት ደረጃ ማለት ነው፣ እንደ መሳሪያ እኔ ሚሳይል ቢኖረኝ እንበልና የኦሮምኛን ቋንቋ እንደ ሚሳይል ብንወስደው አማርኛን ደግሞ እንደ ድመት ፎር ወይም ደግሞ ሌላ ጠመንጃ ብንወስደው አገልግሎቱ የሚበላለት እንኳን ቢሆን የትኛውንም አይነት መሳሪያ ለትግላችን የሚጠቅመውን መጠቀም መቻል አለብን። እኔ አሁን በዚህ ሬዲዮ ላይ ብዙ ጊዜ ኢንተርቪው መውሰድ የምፈልገው የኦሮሞ ተወላጆችም ሆኑ ሌሎች የኦሮሞን ህዝብ ትግል ምናልባት በሰፊው ያልተረዱ ወይም ሊረዱም የማይፈልጉ ካሉ በእነሱ በሚሰሙት ቋንቋ እንዲረዱ ነው። በተለይ ደግሞ ኦሮሞ ሆነው ከራሳቸው ፍላጎት በውጭ ተጽዕኖ የመጣ የራሳቸውን ቋንቋና ማንነት እነሱ በማይፈልጉት መልኩ ተቀይሮ የሚያዩ ኦሮሞች ለካ የኦሮሞ አስተሳሰብ ሌላውን ህዝብ ለመፍጀት ወይም ደግሞ ሌላውን ህዝብ ህይወት እንዳይኖረው ለማድረግ ሳይሆን ትክክለኛ ነው ብሎ እንዲረዱ ለማድረግ ነው። መረዳዳት አለብን ማለት ነው። የአበሲኒያው ሽፍት ሴራም የሚከሽፈው ኦሮሞዎች እነሱ ሊረዱ በሚችሉ ቋንቋ የነበረውን ሁኔታና አሁን ደግሞ የሚካሄደው ትግል ስናስረዳቸው ነው። አንድ ኦሮሞ ኦሮምኛ መናገር የማይችልና አማርኛ ብቻ መናገር የሚችል ከሆነ የኔ ግዴታ ነው ለሱ በሚገባው ቋንቋ ሁኔታውን መግለጽ። ስለዚህ እንደኔ ግምት በኦሮምኛ ብቻ ህዝባችንን እናስተምረው የትግላችንን አላማ አነሳስ ግቡን የሚሉ አባባል ትንሽ መትረይ መሳይልን ብኖረኝ በድመሶር አልጠቀም የሚል አይነት ይመስለኛል ማለት ነው። ስለዚህ የኦሮሞ ኢንተሌክቹዋልስ በጣም ሰፋ ባለመልኩ ልናጠቃ የምንችልባቸውን የጠላትን ጎራ ልናጠቃ የምንችልባቸውን መሳሪያዎች ሁሉ መጠቀም እኔ ብልህነት ይመስለኛል ማለት ነው። ለደሞ ኦሮምኛን ለማይችሉ አማርኛን ለምሰሙ ኦሮሞች የማስተላልፈው መልእክት ምን ጊዜም መማር ይቻላል በህይወት እስካለኝ ጊዜ ድረስ ማለት ነው። በአብዛኛው ሰው ተሰዶ ውጭ ሀገር የሚኖር ሰው አለ ብዙ ቋንቋ የማይችል ማለት ነው። የሌላውን ሀገር ቋንቋ ጀርመን ቢሄድ፣ ኒዘርላንድ ቢሄድ፣ ቤልጅየም ቢሄድ፣ ኖርዌይ ቢሄድ፣ ስዊድን ቢሄድ፣ አሜሪካ ቢሄድ ሌላውን ቋንቋ ይማራል። ስለዚህ አይ ቲንክ ኦሮምኛን ለመማር ጥረት ቢያደርጉ ለነሱም ይጠቅማቸዋል። ለምን ኦሮምኛን ብቻ ከሚናገሩ ሌሎች ኦሮሞች ጋር ለመግባባትም ያመቻቸዋል። ሁለተኛ ደግሞ አይ ቋንቋ ይጠፍቶብኛል ብለው አያዝኑ፣ በራሳቸውም ይደሰታሉ ማለት ነው። ሶ ስለዚህ በሁለቱም በኩል ያለው ደፊሲት መሻሻል ይችላል። ኦሮሞ ተማሪኛ ብቻ አንናገሩም ይምሉ ይምሉ ናሽናሊስቶችም አይ ህዝባችን በህዝባችን ውስጥ አማርኛን የሚናገሩ ምንምኛን የማይረዱ አሉና እንርዳቸው እናስረዳቸው። በሁለተኛ ደረጃ ደግሞ አይ እኔ አማርኛን ብቻ ስለምናገር ስለ ኦሮሞ ምንም መስፋት አልችልም አልፈልግም ይምሉ ደግሞ የኦሮሞ ልጆች ካሉ ኖ ልክ የባዕዱን ቋንቋ እንደተማርከው ሁሉ ኦሮምኛንም መማር ስለምቻል አንተን ለመማር ሞክር ነው ይሄ ምክር። መልካም አቶ ጀማል ኢብራሂም ለሰጡኝ ሰፋ ያለ ቃለ ምልልስ በሰፈነ በልባል ዝግጅት ክፍልና እንዲሁም ባርማጭ የስም ከልብ አመሰግናለሁ። የኦሮሞ ኮሚኒቲ በተለያየ ቦታ ያለው እንግዲህ ኦሮምኛ መናገር የማይችሉትን ማስተማር ግዴታ አለባቸው። ምክንያቱም በኦሮሞ ስም እስከተነቃነቁ ድረስ እስከሰሩ ድረስ ወነተኛ ስራ በመድር ላይ መስራት እንዳለባቸው ይገባናል። ስም ብቻ ተሽክሞ መቀመጥ ዋጋ የለውም። ስራ ወደ ስራ ይተርጎምናለን። አቶ ጀማል ኢብራሂም ግዚዮትን ሰውተው ይሄው ወገኖትን ስላስተማሩ በሰፍሬዶን ስም ደግሜ አመሰግናለሁ። የምንሰነባበተው በኦሮሚያ በሚለው ዜማ ይሆናል። እግዚአብሔር ይስጥልኝ። ሰላም እጅግ በጣም አመሰግናለሁ። በርቱ። እግዚአብሔር ይስጥልኝ። ሁላችሁም እንበርታ። Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jesus, Jes አድማጮቻችን እንግዲህ ፕሮግራማችንን ለማውቃት ደቂቃዎች ይቀሩናል። በዛ ደቂቃ ደግሞ የተለመደ የሙዚቃ ግብዣ ይኖረናል። ሙዚቃ እንጋብዛችኋለን። ያው የጋበዝነው ሙዚቃ የአስቴር ወልደ ገብርኤል ዜማ ይሆናል። እንደምትወዱት ተስፋ እናረጋለን። አስቴር አየር ላይ ትገኛለች። እስከ ሳምንት መልካሙን ሁሉ እየተመኘንላችሁ እኔ ፕሮግራሙን አዘጋጅቼ ቀርብኩላችሁ በሬ አለሙ ከዩባይሳ ጋር በመሆን ነው። ቻለን ሰንብት።